ما ترى في خلق الرحمن من تفاوت، فارجع البصر هل ترى من فطور. ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. وللذين كفروا بربهم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور، تكاد تميز من الغيظ. كلما ألقي فيها فوج سألهم خزنتها ألم يأتيكم نذير. قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير. وقالوا لو كنا نسمع أو نعقل ما كنا في أصحاب السعير. فاعترفوا بذنبهم فسحقا لأصحاب السعير. صدق الله العظيم. ما يكفرين بارك الله فيك أم رضوان. اليوم أكرروا يت ندم تقوم تاك قلتش قصاو تجمرو اسكمي تشرس بزيه نو طرو انتنو لمسالة بمحاك القواب قوما بتهون اياو يقرط نبر اهون قن اهون ليه قوما تشو ازا ما قوم نو يعد لبن ماتنو وكناتو قصاو عند تيايزو يميحد نقرنو اشي تنانتنا من النبر ليبلوكم أيكم أحسن عملا وهو العزيز الغفور. يعني الله سبحانه وتعالى خلق الموت والحياة هوتنا موت يفتروا لا فتنانو لاختبارنو بلوال واندموش يفلقوا النقر يسولج يافيز بدين بأ الله برسول بقرآن يشوف نفلقه توتسي يفلقوا ان يسدب يشوف يتشفر يفلقوا ان وانجل يادرق تمام. فان موعدنا غدا نجي قطور سلالن كموت بهالا الله زندقومن انيا نطيقمكو انيا نطيقوم لذا وانجلنيا سو ان نطيقوم. الذي يساله هو رب السماوات والارض. اذا يتياك ጊዜ ስላለ ወንድሞች ዳዒዎች ኡስታዞች ሁላችሁም እዚህ ያላችሁ አንድ ሰው ዳዕዋ ስታረግለት ስትመክረው የሚያሾፍ የሚሳደብ የሚናደድ የሚቆጣ የሚያቋሽሽ ስለሆነ አትብሸቅ አንተ بس ምንድነው ምትለው ነገ በእኔና በአንተ ትልቅ ፈራጅ ስላለ እዛ እንገናኝ። ተሳውሳላችሁ አንድ ነገር ባሳውሳችሁ ወንድሞች አሁን በቅርብ ጊዜ ነገርኳችሁ ነው ጃዕፈር ኢብኑ አቢ ጣሊብ እና እነዛ 81 83 84 የሚሆኑ ወደ ሐበሻ ሄዱ። በዛ ስንት አመት አድርጎ ሄዱ የቆዩ ማለት ነው። እና በሙሉ በጃዕፈር መሪነት ወደ መካ ወደ መዲና ሲመለሱ ሰላተ الفجር ሰግደው ነብያችን ሰለላሁ ዐለይሂ ወሰለም በወንበር ላይ ቁጭ ብለው ምን አሉ እናንተ ሐበሻ ሰዎች አሏቸው። እኔ በሐበሻ ሀገር በኢትዮጵያ ሀገር ብዙ ተአምር እንዳለ አቃለሁና እስቲ ካያችሁት ነገር ንገሩኝ ያሉ ነቢያችን። አንዱ ተነሳና ያ ረሱላህ አንድ ቀን በመንገድ እየሄድን አንዲት ሽማግሌ ሴት ነች ውሃ የሞላ እንስራ በጀርባዋ ላይ ተሸክማ ትሄድ ነበር። ሽማግሌ ነችና ከአንድ ወንዝ ውሃ አምጥታ ወደ ቤቷ እየሄደች አንድ መናጥ የሆነው አንድ የተረገመው ሰው ወጣት ነው በድንጋይ ወርውሮ እንስራዋን ሰብሮ ውሃውን ፈሰሰ። ሽማግሌዋ ኡሚ ነች አልተማረችም፣ ዩኒቨርሲቲም አልገባችም፣ ወላ ሰከንደር ስኩል ወላ ሸክ ፉላን ሸክ አላን አታቅም። ላኪን በተፈጥሮ በልቧ ያለው የኢማን የዓቂዳ ተፈጥሮ ተናገረች አሉ። ምን አለችው? ያ ጉደር አለችው፣ አንተ ወንጀለኛ ካዲ የሆንከው ሰው ገደን ሰተራ ነገ ታያለህ። ኢዛ ጀለሰ አራሕማን አው ጀለሰ አላሁ ዓላ ኩርስይህ ወጃአ አን የሕኩመ በይነ ናስ። ያኒ በቋንቋ ነው የምትናገሩ፣ እሷ በኢማንዋ መልክ ነው። በዓቂዳ ውስጥ አሁን ገብተን ብዙ አንጨማለቅ። እሺ የገጠር ሰው ነች፣ ግን የሀሳቡ እንትን ነው። ነገ ታያለህ አላህ በወንበሩ ቁጭ ብሎ የታሉ የተበደሉ የታሉ የበደሉ ሰዎች አምጡልኝ ብሎ ፍርድ ሲሰጥ እኔ እናንተ እዛ እንገናኝ አለች አለ ሰውየው። ነቢያችን በጣም ደስ አላቸው ነገሩና ሰደቀት ሰደቀት ሰደቀት አሉ ሶስት ጊዜ። እውነትዋ ነው። ነገ አላህ ስብሓነ ወተዓላ ወጃአ ረቡከ ወልመለኩ ሰፋን ሰፋ ወጂአ የውመኢዝን ቢጀሀነም። አላህ መጥቶ አመጣጡ እኛ እናቅም፣ ላኪን እንደሚመጣ ነገረን አላህ ስብሓነ ወተዓላ። የት ነው የሚመጣው? እንዴት ነው የሚመጣው? ሀዚ ከይፍያ ሀዚ ተሽቢህ ሁሉ የተከለከለ ነው። ብቻ እንዳለ አያው እንዳለ እናረጋግጠዋለን። ስለዚህ እውነትዋ ነው እውነትዋ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነገ የፍርድ ቀን አለና እዛ እንገናኝ። ስለዚህ ምንድን ነው ምለው፣ አላህ ስብሓነ ወተዓላ ሀያትና ሞት የፈጠረው ለእክትባርና ለምንድን ነው ለፈተና ነውና በፈተናው እንደምናልፍ እናርግ እንጂ መሳደብ ማሾ በዲኑ መጫወት ምናምን አያስፈልግም። አላህ ስብሓነ ወተዓላ በቁርአን ምን አለ መሰላችሁ? እነዚህ በዲን የሚያሾፉ አንሰግድም የሚሉ በሀብታቸው የሚንቀባረሩ በትምህርታቸው በቃ ተፈንድቶ ለመሞት የሚፈልጉ ሰዎች ምን አላቸው መሰለ? አፈረአይተ ያ ሙሐመድ አፈረአይተ ኢመታዕናሁም ሲኒን። ብዙ አመት ሚሊዮኔር ሆኖ አንድ ሰው አራት ሚስት ይዘው ከዛ በላይም ቢይዝ የፎቆች ቁጥር አይታወቅም፣ የፋብሪካዎች ቁጥር አይታወቅም፣ ሀብታም ነው። እዚህ አዱንያ ተንደላቀው ሲኖር አፈረአይተ ኢመታዕናሁም ሲኒን ثم جاءهم ما كانوا يعدون ايش هو ما كانوا يعدون موت بقطرو موت سيمت اباچو ما اغنى عنهم ما كانوا يمتعون لشي امت لامتو امت لسلس امت يعني يتدستهبت نعمه من اللي تقمو لو غنزبو دهونه تتولي هيد نو طيناو دهونه هيدوال بموت كزي عالم سيلي مندنو ميتقمو الى الله سبحانه وتعالى الله اكبر نعم من ما يتقمو يا هو اقول لكم الحقيقه عند نجر لنغراچو وندموچ سلاني سلانانتي سلا كلهم حزب لنغراچو نحن في هذه الدنيا نعيش كمحامي والله والله انيا بزي هذه الدنيا يمنورو كاند طبقا نو لكن هذا الطبقه هذه لا يفهم القضيه التي يدافع عنها مثالو بدن بيازوت وندموچ አንድ ትልቅ ነገር አለ። ከሳሽና ተከሳሽ፣ የተከሳሹ ጠበቃ አንተ ነህ። ከአሜሪካን ዩኒቨርሲቲ፣ ከኦክስፎርድ ዩኒቨርሲቲ፣ ከሃዋይ አይላንድ በጠበቃነትና በዳኝነት ወይም ደግሞ በሎየርነት ዶክትሬት ዲግሪ ያመጣህ ነው። ላኪን የያዝከው ነገር አሁን ስለ ተከሳሹ የያዝከው ነገር ምንም ነገር የምታውቀው ነገር የለም። ዝም ብለህ ታጨማልቃለህ። ቀድያውና ነገሩ ብዙ አልገባህም። በስ አንተ ለውየር ነህ እናቃለን። ላኪን ከተከሳሹ በደንብ የተረዳኸው ነገር የለም። እኛ እንደዚህ ነን። ሙሓሚ ላ የፍሃም አልቀድያ አለቲ ዩዳፊዑ አንሃ። የሚከራከርበት አርእስ ምንድን ነው? ውስጥ ምስጢሩ ተከሳሹ ምንድን ነው የሚለው? የተዘለመው በምንድን ነው? የዘለመው ሰው እንዴት አድርጎ ነው የዘለመው? يعني بريك داون ارغه بتنتنا اتقوم اشي فهمتم يا اخوه؟ نعم. اذا كان يناقش الحكم والقضاة انقدي يعني طبقاو قومو حزبو تسبسببت دانياو النفراجو يكركرال اياقمكو سلا قدياو اياقم غن يكركرال ينغغر تشلوتا سلالو يكركرال ዳኞቹ ገረማቸው። የሚፈልጉት ማስረጃ አላቀረበም ሰውየው፣ ምክንያቱም የለውም፣ ኪሱ ባዶ ነው። እኛ እንደዚህ ነን ወንድሞች نعم يغيب عنه اكثر جزء القضيه የቀድያው ነገር የነገሩ የቶፒኩ ነገር ብዙ ነገር ይስታል አያቅም ውጤቱ ምን ይሆናል ውጤቱ ኸሳራ ያው የዘለመው ሰው እሱ ድል ተጎናጽፎ ይሄዳል ምክንያቱም የተዘለመው ሰው ያቀረበው ጠበቃ ምንም ስለ ጉዳዩ አያቅም እኛ እንደዚህ ነን ونحن لم نفهم لماذا خلقنا والله والله مثاليو كاند تلك علم نا ياغنيو تلك انغفا يهونو يا علم فلسفنا يالو نو ياغنيو انيا بزي حد دنيا ممطاتاتشن اناقم زنبلم بما ناقو نو منكراكرو انهم الا يظنون الى الله سبحانه وتعالى اذا لا نفهم لماذا خلقنا ما رسالتنا في هذه الدنيا እዚህ አድነ መምጣታችን መልእክታችን ምንድነው ግዴታችን ምንድነው ዋጅባችን ምንድነው ለምንድነው እዚህ አድነ ያመጣነው 90% ምንም ነገር የሚያውቀው ሰው የለም ከሰው ልጅ الانسان اذا وجد مالا وعملا مرموقا وتزوج عند سو ገንዘብ ካገኘ ጥሩ ስራ ካገኘ ማናጀር ነው ኤክስ ኤክስ ማናጀር ነው او تزوجت هي سوا غبا سوا ما غبا طرو سيت اغنيه طرو بالا غنيه وصل الى درجه انه ينسى نفسه تجاره نجات الاخره كنا جراسو بغنزبونا بالدنيا كسكره بحالا يا اخران غداي يرسال اذا يمطابت نجر علماوقو طبقاو سلا غدايو علماوقو هلتم عند ناتشو غباچو وندموچ ابو انيس صلاه درسو قال وطح كزي تمام አቡአኒስ ወንድሜ ተሰማለህ አለ እሺ ሰላት ድርሰብህ ካልወጣ ይህችን ነገር በደም አርገብትንትላቸው ትንትን አርገብት ነግራቸው እና ጠበቃው የጉዳዩ የሚከራከርበት ጉዳይ የማያቀ ከሆነ ልክ እኛም ያ ዱንያ ለምን እንደተፈጠርን የማናቀ ከሆነ ሁለታችንን ከስራለን ثم بين سبحانه وتعالى صفتين በመጨረሻ ሁለት ባህሪያቱና ስሙት ገለጸ አላህ ምን አለ وهو العزيز الغفور عليه ليبلوكم ايكم احسن عملا وهو العزيز الغفور طيب الله سبحانه وتعالى بفتنا لا يطالن معناته نو بزي حد الدنيا افعل كذا لا تفعل كذا ينو فتناو كذا قتلوا من عليه وهو العزيز ايش الغفور ولت سموج بمعنى الله سبحانه وتعالى بتقام حيلنيا نو تنكرا نو لا يقهر اي شنفم شديد لا يضعف اي دكمم كبير متكبر جبار ذو البطش الشديد يأبى ان يلحقه اي ضعف من دكمته يبالو نجر من ان كان يبالو ود الله يتقام هذه الصفات تسمى صفة الجلال دزي اينت سموش يا الله سموش يا كبر سموك يبالالو لمثالي الجبار المتكبر القهار ذو البطش الشديد اندزي مساسلو العزيز اندزي مساسلو يا الله سموك يا كبر يا قوة يا حيل سموك يبالالو مع كل هذا هو رحيم غفور رؤوف حنان لطيف ودود رحمن رحيم رزاق كريم الذي اسمه دمو تسمى صفة الجمال إذن الله أولاد أين اسمه شالو صفة الجلال ميسفر الرسم شالو جبار متكبر عزيز الذي مساسلو يحيل الملكة ميسايو اسمه شالو غفور رحيم رحمن رزاق كريم ودود حنان لطيف የሚባሉ ደግሞ የረህራህና የእዝነት ስሞች ናቸው ወይሰሙን እሽ صفة الجمال وهذاك صفة الجلال ይባላሉ አሉ እሺ ليبلوكم ايكم احسن عملا وهو العزيز الغفور ምንድነው عزيز غفور والله ሃይለኛ ነው ከባድ ነው شديد ነው عذاب سيعذب በጣም ይችላል የለም ግን غفور نو دمو አዛኝ ነው። ይህን ሁለት አውቃችሁ ቀጥሉ ይላል አላህ ስብሐ ወተዓላ። ثم قال سبحانه وتعالى في الآية الثالثة الذي خلق سبع سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور سبحان الله سوستنيا وآية كنم إيش يعني خلق سبع سماوات نعم سماء الدنيا كقبة للأرض إنيا منا يو سماي أندنيا يو سماي قبانو لما ريتاتشن إن قبانو يتسرعون دسي. والسماء الثانية كقبة للسماء الأولى. هلتن يا دمو يا سماي يا عندنا وسماي عند قبة عند قبنو ازاي تكمتو. والسماء الثالثة للثانية. والسماء الرابعة للثالثة. عند زي تبالي سبات سماي لك عند قبة يمسلو الله سرتوال. العجيب كلها بدون عمد. بتعمي قرمونا قرقن النزي سبات سماي وش. صفاتاتشو وفرتاتشو يعني رقعتاتشو يما يتاوقو على منم مسوسون يقوموا بحواه زنبلو بكا على منم مسوسو نعم او بليلة ترقم مسوسو اللاتشو مسوسوشو قن بأيني يما يتايو مسوسوش ناتشو. يقول سبحانه وتعالى في سورة الرعد الله الذي رفع السماوات بغير عمد ترونها ثم استوى على العرش إلى الله سبحانه وتعالى سبات السماي على من مسوسو يفتره مسوسو تعالاتشو النايم انك دي على مسوسو يفتراتشو بليلة ترقم دمو بأيناتشو يما يتايو مسوسوش اللو قن الله كقدرة وكتشلو تاو مسوسوشو سبات السماي يتشك مسوسوش يما يتايو أدرداتشو نزي هلت مفسروش يفسروش هلت أين تلاتشو بزو علماء يالوت قن الله الذي رفع السماوات بغير عمد ترونها ياياتشو نو سمايتشو على من المسسو الله فتراتشو اشي ترقمي هنو. يقول سبحانه وتعالى ترونها يعني تحمل معنيين عند الكواتشو بأيني ما يتايونا سمايوچو اياياچو ادلم اتمسكرو مندي يا الله يا الله انشلوتا يلال. الان علماء العالم الحديث اهون يالو دكتوروچ ساينتيستوچ اهون يعني علماء الغربيين يعني ينچوچنا يا ويسترن اغروچ علماء اهون يالو دكتوروچ اندزي مساسلو لا يؤمنون بالسماء تاقالاچ اي نغر وندموچ وندموچ يسماچونا ነጮችና ሳይንቲስቶችና በጣም አሁን ሞደርን ትምርት የተማሩ በሰባት ሰማይ አያምኑ ምንድነው እኛ አላየነው ይላል። ወደ ላይ سنሄድ ሰማይ ይባላል ግን ሰማይ ሰማዋት እንዳሉ አያምኑ መነሱ። ይሄን እወቁ ወንድሞች الاسم فقط ስሙ ብቻ ነው የሚያቆ እንጂ ሰማዮች አሉ ብሎ የሚያምን አንድ ነጭ ሰው የለም الا مؤمن ካልሆነ በስተቀር تمام. وهذا الاسم اخذوه من الاديان السماويه سماي بالو قالم يوسدوت كنزا كنيا بفيتنا كديناچنا كنيا بفيت ينبرو دينوچ تقلالا دينوچ بمولو بسماي يامنالو سماي اندال يامنال انزي تمارو نچوچنا دكتوروچنا انزي گن سماي اندال ايامنو والا لا تجد عالم ذره او عالم فلك يصف السماوات بل علمهم قصر في ذلك عند سمتاش تاقال له وندمچ نانته يتماراچو elementary junior school secondary university master degree doctor degree sir degree يتماراچو بمولو عند scientist ويم عند دكتور نج سماين سيگلت سمته تاقال له سماين دزي نو بزي تسرا اندزي اندزي اندزي لا احكم اندال ما يعرفون. لكن نبي الله محمد بن عبد الله بتنسل سماي نقروا الله أكبر للاستي كرستي نبياتشن منم يالتمارو مسافم منبابم يماكو سلا سمايوش بتنتنا لمن بتنتنا تنقروا اندوش يمين اقران سوالي لمن بتنتنا تنقروا نبياتشن استنقروا نجسي بصهوف نبياتشن سعسلم سلا سمايوش በዝርዝር ተናገሩ። ምን አሉ? ቆይ ልንገራችሁ። እንግዲህ መልሱ ከመመለሳችሁ በፊት ነቢያችን ሳሰለም ምን አሉ? ስለ ከዋክብት ተናገሩ። አለሁ የለሁም? ወንድሞች አለሁ ወይስ ወጥቻለሁ? አለሁ። እሺ፣ ስለ ከዋክብት ተናገሩ፣ ስለ ጨረቃ፣ ስለ ፀሐይ፣ ስለ በየአይነቱ ያኔ በሰማይ ያሉ ፍጥረቶች፣ ስለ ንፋስ፣ ስለ መጀራት። መጀራት ታውቃላችሁ፣ ፀሐይና ከእሷ ጋር የሚሄዱ በሁሉ ተናገሩ ነቢያችን። ላኪን ናሕኑ ልሙስሊሙን ኑእሚኑ ቢውጁድ ሰማዋት ሰበቀ። እነዚህ ነጮች ባያምኑም እኛ ግን እናምናለን። ወላሂ ወላሂ በሰባት ሰማይ የማያምን ሰው ፈሁወ ካፊሩን ካፊሩን አኸስ ሚን አልክንዚር ከክንዚር የባሰ ካፍር ነው። ሌሽ አልቁርአን መሊ ወንድሞች፣ ቁርአን በሙሉ ስለ ሰማዋት ሰብዕ ይናገራል፣ ስለ አርድ ይናገራል። አንተ ሰማይ የለም ስትል የአላህ ቃላት በሙሉ ክذብ ነው ማለትህ ነው። ጠይብ ናሕኑ ኑእሚን የቂነን ሊአነ ኻሊቁሃ ሰማይ የፈጠረ ጌታ ተከለመ አንሃ ከሢራን ከሢራን ከሢራን ጅደን ፊል ቁርአን ወነቢይ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ተከለም ከሢር ሱብሓነሁ ወተዓላ አኽበረ አላሁ አንሃ ሰብዕ መጀመሪያ ሰማዮች ሰባት መሆኑን በቁርአን ተረጋግጠል። አኽበረ አላሁ አንሃ ጢባቅ አሁን በዚህ ሱራ እንዳለ سبع سماوات طباقا يعني عند كلاي بلا عند عند ك يعني طباق مالت واحد فوق فوق الثاني الثاني فوق الثالث ندزين مالت نو اخبر الله انها قامت بامر الله بلا عمد سبع سماء على مسسون لقومش الله نجرن اخبر الله انها كسقف للارض عندي سيلين سيلين نوم ثلثي طارا بيت سيسرا መሰረት ይሰራል፣ ግድግዳ ይሰራል፣ አራት አይነት ግድግዳ፣ ከዛ መሸፈኛው ሲሊን ይባላል። የመሬታችን ሲሊን መሆኑን ሰማይ ገልጸዋል በቁርአን። አኽበረ አንሃ ሚትለ አልአርድ ለሃ ነዓም በሰማይ ሰባተኛው ሰማይ ልክ እንደ መሬታችን ካዕባ አለ። ይህም ገልጸዋል አላህ፣ ይህም ሳይቀር ነው የገለጸው። ካዕባ በሰባት ሰማይ አለ አልበይት አልማዕሙር የሚባለው። نبياتشن دمو أخبر النبي صلى الله عليه وسلم أنها تئض من زحمة الملائكة يعني ملائكة بتعام سلو بالزبات النزي سمايوش تطيلالو هون عندنا نقر بزو انتنو مكينة لمسالي أمسا كنتال لمجان يتسرعو متو كنتال ستشنو من الال تطيلال سبات سماي دمو نبياتشن صلى الله عليه وسلم يأرات تتأتن كوان بوتا يلم ملائكوتشو ملتوال سيلو أتت لها أطيط إلى اللو. أخبر النبي صلى الله عليه وسلم أن المسافة من الأرض 500 سنة إلى السماء الدنيا قلنا لنقروا من نبياتشن بأهيانو بفرسنو بأوروبلانو ويستمو يدمس انتن يدمس فتناتنو لنقروا من نبياتشن قلنا بتاتشن يوستي انتن نبل وبأقر النبل وين بأهيا بفرس النبل ከመሬት እስከ ሰማይ አንደኛው ሰማይ 500 ዓመት ርቀቱ ወሱምኩ ሰማ አልዋሂድ አንድ ሰማይ ውፍረቱ የ500 ዓመት ርቀት አለው። ከአንድ ሰማይ ወደ ሁለተኛ ከሁለተኛ ወደ ሶስተኛ 5500 ርቀት አለው። አላሁ አክበር በል ይሁሉ ያልኳችሁ አሁን መጀመሪያ ጠይቃችሁ ልጠይቃችሁ ይህን ዝርዝር ሁሉ ከየት አመጡት ነቢያችን? ዩኒቨርሳል ገቡም ቢገቡም ዩኒቨርሲቲ ያሉ አሁን ስለ ሰማይ ያውቃሉ? ወላህ አልዓዚም እስካሁን ድረስ እስካሁን ድረስ ልንገራችሁ ወንድሞች ሙስሊሞች ኮርታችሁ በኩራት ተናገሩ። ያኒ ፊትህ ራስህ ጎንበስ አትበል። አንተ አልአዕላ ወላህ ወላህ በዚህ አዱንያ 7 ቢሊዮን ሰው ያለው አንተ አዕላ ሸይ የመሬት ተምረህ የሰማይ ያወቅ ሰው ነህ አንተ እና ነቢያችን አልተማሩ ከየት አመጡት ይህ ትምህርት ብለን ብንጠይቅ የጀማዓ ነቢያችን ሰባት ሰማይ በእግራቸው ረግጦ የመጡ ሰው ናቸው። ይህን እወቁ ወንድሞች። መኩራት ያለብህ ከሆነ በነቢያችን ኩራ። በእግራቸው ሰባት ሰማይ የረገጠ አለ ነቢያችን ሰው ሌላ ሰው የለም። ታምናላችሁ? ይህ ናዓም ወጢአት قدماه السماوات السبع. أخبر النبي صلى الله عليه وسلم يهلو برأ النبي صلى الله عليه وسلم السماوات السبع بأم عينه، بل وطئها بقدميه، بل علم النبي صلى الله عليه وسلم من من الأنبياء في السماء الأولى، في السماء الثانية، في السماء السابعة. إنما النبي يوشزان دالو حدو نبياتشن سلام بلو كنسو قاتنا قاقرو قوش بلو كنسو يعني يمتو سوناتشو نبياتشن. وأخبر الله هذه السماوات مع عظمها موجودة مؤقتة يهلو تلك تلك تلك هونو سماوات لقزيو اند تسرد ونقرنا الله. يا الله من ما أعظمك يا رب، والله انديت أين تلك مهجتاي يهلو سماي سم أمست متو أمست متو أمست أمت أمت ركت يالو لقزيو أو لنيا بلو لقزيو الدنيا اللك أجسب القيامة كان سمتا إذا السماء انفطرت لبالنا وهذا اللي من دي فن كت كت كت كت كت بلا تتقفى لك يتم دم يتقفات الله الله أقل. إذا الشمس كورت يتشي صحي بتقام التعجبين صحي تقلل تقلل تقلل أقرقو ببحر أستاس قبطو لها قاتلاتنا. وإذا النجوم انكدرت سبحان الله يهلو بلا يمنا وفترت بمولو دمتمات وقتو لتقفانو بقى لنيا يتسرنا قروي. إذن من يكفر بالسماوات يكفر بكل ما قيل أعلاه. أهن يتبالو هلو كافر يتبالو بسماوات يما يمسولو. والكواكب لها ثلاثة فوائد نزي كوكوبوشنا نزي ستارس يمن لاتشو الله يفتراتشو يقرماتشوار. والله عند كوكب عندان يساينس انتنس النمار عند كوكب يلال كسوست مليون أمت بفيت يا برانا ويلال ياند كوكب صفات 3 بليون مايل نو ويلال ليه لاي كرسي ازي انا تاچني ياللچو صحاي ساينتستوچ يميلوت 148 مليون كيلومتر كنيا رقات گنيالچ يا جماعه 148 كيلو ادلم 148 شي ادلم 148 مليون كيلومتر ወይም 193 ማይል ሚሊዮን ማይል ርቀት ገኛለች። ይህች ፀሐይ ብቻ ነች እኮ ከሷ ጋር ያለው ብዙ አለ ጨረቃም አለ ከዋክብትም አለ። እነዚህ ከዋክብት ለምን ነው አላህ የፈጠራቸው? ለሶስት ነገር ነው ለሶስት ነገር ነው ለኛ ነው ደሞ በሙሉ እንዴ ለሰው ልጅ ነው والله ለሰው ልጅ ነው። اسمعوا القران معي يقول سبحانه وتعالى وجعلناها رجوما للشياطين عند የኮአክብትና እና የስታርስ ዋናው መፈጠራቸው ሸይጣኖች ከመሬት ወደ ሰማይ ሲሄዱ የሰማይ ምስጢር ለመስረቅ ብለው ሲሄዱ በነዛ ኮአክብት ይመቱና ይመለሳሉ በነዛ ይመታሉ። وجعلناها يعني الكواكب والنجوم جعلناها رجوما لشيطان ممتيا يعني بنسو يمتالونا يودقالو. ይህ አንዱ የኮአክብት ዋናው ስራ ነው። ሁለተኛ ወለቀድ ዘየነ ሰማ አዱንያ ቢዚነቲን ልከዋክብ አንድ ሰው የሙሽራ ቤት ይገነባል ክፍል ነው አልጋ ያስቀምጣል ዶላብ ያስቀምጣል ወንበር ያስቀምጣል ዳይኒንግ ሩም እንደዚህ ያኔ ምግብ እንትን ያስቀምጣል በየአይነቱ ጌጣጌጥ ያስቀምጥና በላይ ምን ያደርጋል ወንድሞች ሙሽራ ነበርክ ሁላችሁ ሙሽራችሁ ነበራችሁ በላይ ምንድነው በሲሊንጉ ምን ይቀመጣል መብራት ነው በየአይነቱ አበባ ነው በየአይነቱ ብልጭልጭ የሚሉ ነገር ናቸው ያኒ ለጌጥ እንደዚህ ብልጭልጭ የሚባል ነገር በሲሊንግ ያኒ እንጠለጠራሉ። እነዚህ ከዋክብት የህፃናት ቃል ይመስላል አይደለም ላኪን ላ የአላህ ቃል ነው። ወለቀድ ዘየነ ሰማ አዱንያ يعني سماين يا سماين الدنيا ان يعني اسواب نو بمن بزينه الكواكب يا مشرا بيت اندمتاسبر اند انت اندمتاسوبو ببلچلچ لنانت دمو ببلچلچ ارغن يا اخي ما اني انجا والله انديت نهونه. اذا هولتنياو انتنو لنيا قابلن ود سماي سناي بيعينتاچو كواكبت سناي دس اندميلنيو ሶስተኛ መልእክታቸው ሶስተኛ ምክንያት የተሰሩበት እነዚህ ከዋክብት يقول سبحانه وتعالى وعلامات وبالنجم هم يهتدون ان يعني قوم جي هنجر እነዛ ገጠርተኞች ሲሳፈሩ ዛሬ ምንድነው የተኛው ወር ነው የተኛው ቀን ነው ስንት ቀረው ስንት አለፈ ስንት ቀረ የሚያቆት ምንም ኮምፓስ አልነበረም ጀዋል አልነበረም ምንም አይነት ስልክ ላስልክ ያልነበረም ኳክፍት ያዩና ይህ ኮከብ በመውጣት እኮ ሰፈር ገባ ይላሉ እነዚህ ሶስት ኳክፍት ተቃቅፈው ሲወጡ ደግሞ ረቢዕ አልአወል ገባ ይላሉ ይህ ደግሞ ኮከብ ሲወጣ ደግሞ እንደዚህ አይነት ገባ ደግሞ ይህ ኮከብ ሲመጣ ሰሜንን የሚያመለክት ነው ይህ ደግሞ ኮከብ ሲመጣ ደግሞ ደቡብን የሚያመለክት በሱ ነበር የሚሰሩ የድሮ ሰዎች አላህ ለዚህ ተጣ እንግዲህ ለሶስት ነገር ነው የተፈጠሩ ኳክብ وجعلناها رجوما للشياطين ولقد زينا السماء الدنيا بزينة الكواكب وعلامات وبالنجم هم يهتدون وحفظا لكل شيطان مارد ومبدئنا أستشقري هون شيطانوش إن السن لما امتاتنا يتفتروا إلا إيشي الذي خلق سبع سماوات طباقا ما ترى في خلق الرحمن من تفاوت الله يفترات شو سبع سماي مريت كواكبت صحي شاركا هواهو راسو هو انتنو انفرسو راسو تقلال لك واكفتو بمولو والله الى الله سبحانه وتعالى لذي تنسته ودى سماي تملكت عند انكنات تغنيو دمو واندموش لنقراتشو سماي النامريت كتفت ارو جمور اسكهون درس منتنا نستدر قوال تولو سمتاتشو تاكالاتشو በአሜሪካ ያለው ሰማይ ትንሽ ስለተፈናከተ ሳይንቲስቶቹ ወደ ሰማይ ሄደው አስተካክለውና አሰሩትና መጡ የሚባል ሰምታችሁ ታውቃላችሁ ላ ሜንቴናንስ የሚፈልግ ነገር ምንድነው እንከን ሲኖር ነው አይደለም እንዴ ምን አለ አላህ Subhanahu Wa Ta'ala الذي خلق سبع سماوات طباقا ما ترى في خلق الرحمن من تفاوت من وجاج سماينا مريت افطاطرو عند انكن كواتاكني طيب الله هون يزال ابو انيس ابراهيم سراج ام سهام ام رضوان كلاتين يزنال من يلال فرجع البصر هل ترى من فطور استي ودلا اينا صحايو قرقاو كواكبتو مريتو سمايو بحرو هواهو منامن هول انكن علبت استي ይህን እንከን አለበት ብለህ ተናገር አትችልም አንድ ጊዜ ብቻ ጌታዬ ላላላላላ እንደገና ወደ ላይ እይ ሁለት ጊዜ ላ ሶስተኛ አራተኛ አምስተኛ የሺ ቁጥር ثم ارجع البصر كرتين كرتين كرتين የደጋገምኩ ወደ ሰማይ ወደ መሬት ወደ ባህር እይና ينقلب اليك البصر خاسئا وهو حسير ينت عين افرو بأفرت نو من ملسو حسير يعني كسرو نو من ملسو ودزي مكناتهم لا متو أمت ود سماي بتملكت أنديت قدلت أنديت شقوق أند إنكن التغنيم يا الله نقر ما وندكوش بنقر هاتشن لاي يهتشن أهون يما نبات الذي خلق سبع سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب اليك البصر خاسئا وهو حسير ولقد زينا السماء الدنيا الى اخر الايه يرقيا اياتوش ناتشو نزي عند تتكمو يرقيا من دون رقيا جني يغبابت سو سحر داغمت يتدرغبت سو عيني ودقبت سو لنزي ثلاث بشتاوتش مدحانيت ناتشو نزي ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين واعتدنا لهم عذاب السعير اهون يا الكواتشو نو نا كواكبتوچو شيطانوچن لممتات انا لزينا زينا لوبت تبلو يتفطروناچو لكن قطلو منال بسدس ايا بسبسنيو ايا يميگرمو نگر يهن هولو يايو ሰማይን ተመልክቶ ጨረቃን ተመልክቶ ኳክብ ተመልክቶ አንድ እንከን ሳያገኙ ሲቀሩ መክፈራቸው ነው የሚገርመው። والله እኔ حقيقه ልንገራችሁ ላንድ ቀን ብቻ ስልጣን ቢሰጠኝ አላህ እስቲ አንተ የምታስባቸው መጀመሪያ ጀሃነም አስገባ ቢሉኝ ማን አስገባ ነበር ታውቃላችሁ? ዶክተሮቹና የጠፈር ምሁራን እንደዚህ መሳሰሉ ሳይንቲስቶቹ والله ቀጣ እሳቱን በእነሱ እንድትቃጠል ብዬ እነሱን ብቻ ጀሃነም አስገባ ነበር። ለምን? ከኛ በመቶ ሺ እጥፍ ስለ ዩኒቨርሲቲ ያቃሉ እነሱ። የሰው ልጅ በሽታ ምንድነው? አንጀቱ ምንድናቸው? ሁለት ኩላሊቱ እንዴት ይሰራሉ? የሰው ልጅ እንዴት ይፈጠራል? እንዴት ይወለዳል? ዶክተሮቹ ይህን ያጠኑ ሰዎች ብዙ ተአምር የሚያውቁ በአላህ ሲከፍሩ ጀሃነም በእነሱ ትጀምር ብዬ ነው ፍርድ የምሰጠው። ወይኔ ወላሂ ደግሞ ትጀመራለች፣ ታያላችሁ። ጀሃነም መጀመሪያ እነሱ ነው የሚገቡባት። አንድ ሰው ሐቂቃውን አውቆ ሲከፍር አያበሽቅም ወንድሞች። ለዛልክ አላህ ሱብሃነሁ ወተዓላ ምን አለ? ከዛ ቀጥሎ የቁል ወሊለዚነ ከፈሩ ቢረቢሂም ይሁን ሁሉ አይተው ሰምተው ተምረው የከፈሩ وللذين كفروا بربهم عذاب جهنم وبئس المصير اذا القوا فيها سمعوا لها شهيقا وهي تفور جهنم تقربوال اذا سيغبو وسط المطفو دمص ستاوطا يسموتال اذا القوا فيها سمعوا لها شهيقا شهيق مالت اندزي ستا تنفس شهيق وزفير بال ستل مطفو دمص كدمص سيوطا ويم دومو ود تاتش ستوت نفاسون ستوت يميوطاو شهيق يعني زفير وشهيق ميبالو كجهنم يسمال تكاد تميز من الغير كقطا يتنساو جهنموا بتستس لمالت تفلغالچ كلما القيا فيها فوج سألهم خزنتها ألم يأتيكم نذير يعني بدن بدن بدن هنا جهنم سيسقبواتشو بزاب بجهنم دجاف اللو ملائكة يتأيك اللو أرنا أنت من نكاتشو رسول الله متى من دي متوال كتاب الله كم من دي الله لكوال دعاة النبرو نبرو أستاذ النبرو نبرو قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء منم يورد يلم الله راسو الله ميبال يلم بنورم انت محمد كذابنا اهون دمو بزي ب 21st century دمو انزي اسلاموش زنبلو مخرفين شنقلاطاچو يتبطبطو يميلو ان انتم الا في ضلال كبير وقالوا جن اهون يميلوت نغرنا نغه بجهنم دجاف يميلوت يتلاهي قالنا وهلا من لا المسلاچو عين اليقين سيايو بعيناتشو جهنم سيايو حق اليقين سيايو راساتشو بجهنم سيكتتو ازاي يميلوت نغر جن كزي يتليهنو وقالوا لو كنا نسمع او نعقل ما كنا في اصحاب السعير ولماوچ كزي امن وسدو كافروچ بمولو عقل يلاچو اقسم بالله عقل يلاچو عقلو ካልኩሌት የሚያረጋው የማቴማቲክስ ነገር የሳይንስ ነገር የጂኦግራፊ ነገር አላቸው ሐቁን የሚያሳይ አቅል ግን የላቸው በዚህ አያ እንኳን እንመክታለን ወንድሞች ወቃሉ ማን ነው ያሉ ኩፋሮች የት ሆነው ነው ጀሃነም ውስጥ ይላሉ لو كنا نسمع او نعقل በጭንቅላት ቢኖረን ኖሮ አእምሮ ቢኖረን ኖሮ ما كنا في اصحاب السعير እዚ ጀሃነም አንመጣም ነበር ብለው እብዶችና አንጎለ ቢስ የሚሆኑ መሆናቸውን ይመሰክራሉ። ግን ምን ይደረግ? فاعترفوا اهو ያረጋገጡ አመኑ بذنبهم طيب يعني በወንጀላችን አወቀን ተረጋገጥን አፉ በለን ጌታዬ መልሱ ምን ይመጣል? فسحقا لاصحاب السعير بعدا زور بلو الله انكوان دزي بلو آيات شو على كل حال يه أسر آن دنيو آيانو دزيه كومار لهو اندموش والله سورة تنو سورة تبارك لب يمتنا كاننا ሰውነት የሚያንቀጠቀጥባት ሱራ ነች ወላሂ። እና አልሐምዱሊላህ ወላሂ አልዓዚም እግሬ ተቆራርጦ ሁለት እጄ ተቆራርጦ ሁለት አይኔ ፈሶ ምላሴን ተቆርጦ ኢንሻአላህ ራሴን ተጨፍልቆ እዚህ አዱንያ ብኖር ኢማን ከሰጠኝ ሀብታም ነኝ። ላኪን የሰይድና ዩሱፍ መልክ ሰጥቶኝ የቢልገት ሀብት ሰጥቶኝ የሆክሆገን ኃይል ሰጥቶኝ የምን የምን ሰጥቶኝ ኢማን ካልሰጠኝ ግን አክበር ኸሳራ ማለት እኔ ነኝ። ኢዘን ቁሉ መዕ ያ ረቢ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ حمدا كثيرا حمدا يليق لجلال وجهك وعظيم سلطانك الحمد لله ملء السماوات ملء الأرض ملء العرش ملء الكرسي الحمد لله كما ينبغي لك يا ربي إسلامك يا دركن يا خسارة يا خسارة إسلامي هنا سو يا خسارة والله عيبو إنيانو من نايو نسو آيتم آيتم والله آيومي نقر إنيان عند بشتام سوكو የጤና ኒዕማ እሱ ብቻ ነው የሚያውቀው አሉ። አስሐቱ ታጁን አላ ሩኡስ አስሓ ላ የራሃ ኢላ ልመሪድ አሉ። ጤና አንድ ትልቅ ዘውድ በወርቅ የተሰራ አክሊልና ዘውድ በማን የተቀመጠ? በጤናሞች ሰዎች በራሳቸው የተቀመጠ ነው። ይህ ግን የሚያየው የታመመ ሰው ብቻ ነው። ምክንያቱም ያ ታጅ ወይም ደግሞ ያ ዘውድ በራሱ ስለሌለ በበሽታ ስለተሰቃየ የጤና ጥቅም እሱ ብቻ ነው የሚያውቀው። አሁን ደግሞ እኛ والله العظيم انا اقول لكم صراحه ከልብ ነው የምናገረው። አሁን يعني ለዲስኩርና ለንግግርና ንግግሩን ለማሳመር አይደለም። اقسم بالله مسلم ያደረገኝ مؤمن ያደረገኝ የፈለገውን ነገር ከሰውነቴ ቢወስድ እኔ ግድ የለኝም። ግን انا مؤمن يا اخوه انا مسلم እንደዚህ በሉ። ስለዚህ በዚህ ቋጫዋለሁ ኢንሻአላህ። አቡ አኒስ ሌሎቹም ማይክ ሰዱና እስቲ ትንሽ አስለቅሱን። እስቲ ወላሂ የሚያስለቅሰን ሰውና እንፈልጋለን ወንድሞች። ያለንበት ሴንቸሪ ያለንበት ዘመን የፊትና ዘመን የሻህዋ ዘመን የስሜት ዘመን የገንዘብ ፍቅር ዘመን የአዱንያ መስከር ዘመን ነው። እኛ የሚያስለቅሰን ተስፋ የሚሰጠን ሰው እንፈልጋለን ወላሂ ከኔ የጀመራችሁ። ስለዚህ እስቲ ማይክ ውሰዱና ምን እንደምትሉት አላቅም ወላሂ። ማይክ ፍሪ ወላሁ አለም። በተዋበና በጣም አላህ ዘንድ የተቀደሰ ስራ ላይ አላህ ባለ ያቆየን። በጀናም እንደዙ አላህ አሰባስበን ያ ረብ አልዓለሚን። ስራችንን ለአላህ የጸዳ እኽላስ ያለው ስራ ላይ አድርግልን ሁላችንም። እንግዲህ በዚህ በሶስት በአራት ደቂቃ ውስጥ መጀመሪያ ኡስታዝ ሲገቡ መጀመሪያ ያሉትን በዛ አካባቢ ለመናገር ይሃል ነው። እኛ ሰዎች ሙስሊምም ይሁን ካፊርም ይሁን በዚህ መሬት ላይ አሁን እንግዲህ ራሱ ዘሎ ነው ማለት ነው። ለምንድን ነው እንግዲህ ያው መጀመሪያ ሰምታችሁ ይሆናል ኡስታዝ ከመጀመሪያ ሲገቡ የተናገሩትን። እኛ ለምሳሌ የሰዎች ልጆች የምንሰራው ስራ የምናደርገው ድርጊት ካፊሩም ነው ሙስሊም ለምን እዚህ መሬት ላይ አላህ እንደፈጠረን ሙሉ በሙሉ የምንረዳ ሰዎች አለመሆናችን ነው የሚመሰክረው። ለምን አንድ ሰው ወንጀል ሰርቶ ለወንጀሉ ለመከላከያ ፍርድ ቤት ቢቀርብ ጠበቃ ቢያቆም ጠበቃው ደግሞ ያን የሱ ካስመር የሱ እንትን ምን እንደሰራ ሙሉ በሙሉ የማያውቅ ግን መናገር ይችላለሁ ብሎ ቀርቦ ቢናገር ምንም ፋይዳ የለውም፣ ምንም ሊያድነው አይችልም። እኛም የምንሰራው ስራ በዚህ ዓለም ላይ ተቀምጠን አላህ ስብሐነ ወተዓላ ይህንን አድርጉ ይህንን እንዳታድርጉ፣ ይህን ያደረገ ኸይር የሰራ ጀና ይገባል፣ ይህን ያልሰራ ደግሞ እምቢ ያለ ጀሃነም ይገባል የተባለውን ሁሉ በደንብ አንብበን ማንዋሉን ተጠቅመን ሳንሄድ አላህ ፊት ብንቀርብ የሚደርሰው ምንድን ነው? ኸሳራ ነው። ኸሳራ ኸሳራው ለምሳሌ በዚህ በዱንያ ላይ አንድ ሰው ያለ ንብረቱን ቢያጣ ቢደህይ ቢጎዳ ምን ይሆናል? በዱንያ ነው የተጎዳው። በአኺራ ለምሳሌ ኢማን ኑሮት የሰውዬ ሁሉ ነገር አጥቶ አፊያ ነው፣ ገንዘብ ነው፣ ልጅ ነው፣ ሁሉ ነገር ንብረት ነው አጥፍቶ፣ ግን ሰውዬው በትክክል እስልምናን ተረርቶ ኢማን ኑሮት ተወኩል አድርጎ በአላህ Subhanahu Wa Ta'ala አላህ ጋር ቢገናኝ ምንድነው ልጅ ያረገው? ምንድነው ያጣው? ምንም አላጣም። ግን አንድ ሰው በዚህ ዱንያ የፈለገውን ይጣቀማል፣ የፈለገውን ያደርጋል። የፈለገው ሁሉ ነገር የዱንያ Subhanahu Wa Ta'ala ሁሉ ነገር ሰጥቷል አላህ Subhanahu Wa Ta'ala የዱንያ መጣቀሚያ። ለዚህ ሰውዬ 1000 ኑሮ 2000 ዓመት ኑሮ ተጣቅሞ ከአላህ ዘንድ ጋር ቢገናኝና ያ ሁሉ ተጣቀመበት ይጣቀማል አይጣቀመውም? ለዚህ ነው በመጀመሪያ ኡስታዝ የጠቀቱ በሱረቱ ሹዓራ ላይ ምንድነው የሚለው? አፈራአይተ ኢመታዕናሁም ሲኒን አየ ወይ መሐመድ አየህን ወይ እስቲ ብዙ አመታት ብናጣቀማቸው ብዙ ነገር ሰጥተናቸው እንደፈለጉኝ ፈላሰሱ ዛሬ ፍራንስ ላይ መሳበልቶ ሌላ እንደገና ደግሞ ብሪቲሽ ሎ ራት ቢበላ አሜሪካ መጥቶ ቁርስ ቢቆርስ የፈለገውን ቢያጠፋ ቢጣቀም እና ደግሞ ያ ደግሞ ለብዙ አመታት ብናስቀምጠው እስ ቢሆንስ? እሺ ثم جاءهم ما كانوا يعدوا ሲቀጠሩት የነበረው ያ እንግዲህ ጥሩ የሰራም ጥሩ መጥፎ የሰራም መጥፎ የሚባለው በሚወጣባቸው ጊዜ ምንድነው የሚያረግለት? ያ ሁሉ ሲያረገው መፍሰደ ማغنى عنهم ما كانوا متعود ያ ሲጣቀሙበት የነበረው ነገር ሁሉ ምንም ይከለከላቸው ነገር የለም ይላል። ምንድነው የሚፈጠረው? ሰውየው ትላንትና ራሱ በጥያቄ የነበረው ምንድነው? ናሩ ሙሰዳ ይሄን ሁሉ መፍሰዳ ያሰራ ሰው እኮ አልሁጠማ ወማ አድራከ መልሁጠማ ሁጠማ የምትባለው ምንድነች? ያቺ ሰዓት ናሩ ሙሰዳ ነች። ተጣለው አለ አፊዳ እን አለ ሙሰዳ في عمد مبدده በጣም በብረት የተዘጋ በጣም ምንም ነገር ኤር ማይገባባት ውስጥ እንትን ገብቶ ብረት የተዘጋ جہነም የተጣለዛ ውስጥ ሆኖ አጥንታቸው ሁሉ የሚሰባብር جہነም ነው የሚጠብቃቸው። ስለዚህ ምንድነው የሚጠቅማቸው ይለናል። ስለዚህ አሁን እኛ እዚህ መሬት ላይ አላህ ያስቀመጠን ለኺብራ ሲል ያስቀመጠንን አላማ አላወቅንም በትክክል ማወቅ ይገባናል። ያን ደግሞ አላማውን ያወቀ ሰው ከአላማው ተዘምብሎ አይዘናጋም። ማኑዋል ተሰጥቶታል። ማኑዋሉን አንብቦ ወደ አንድ ሰው ለምሳሌ ወደ ኒውዮርክ እኔ ከዚህ ከዋሽንግተን ድራይቭ ማረግ ብሞክር ማፕ ያስፈልገኛል ወይ የፍሪዌይ እንትኖችን ሳይኖችን ማንበብ መቻል አለብኝ አቅጣጫ መቻል አለብኝ። የማላውቅ ከሆነ ወደ ኢስት የሚሄደው ትቼ ወደ ዌስት መከተል ከሆነ ወደ ኒውዮርክ አይወስደኝም፣ ወደ ሌላ ሀገር ነው ይዘኝ የሚሄደው። መሳፋው ብደርስ እንኳን መሳፋው 10 ጊዜ ጥፍ ይጨምራል። ግን አቋራጭ መንገድ መሄድ የቻለብኝ ማኑዋሉን ተጠቅመ መሄድ ይኖርብኛል። ስለዚህ እኛ ለምን እዚህ አላህ Subhanahu Wa Ta'ala ያስቀመጠን ለምን እንደፈጠረን በትክክል ልናውቅ ይገባናል። ወማ ኸለቅቱል ጂን ወልኢንሰ ኢላ ሊያዕቡዱን የሰው ልጅና ጋኔን እኮ ሊገዙ እንጂ አልፈጠርኳቸውም እና ደግሞ ስፈጥራቸው ደግሞ ሊያበሉ ሊያጠጡኝ አይደለም። እኔ ነኝ የምረዝቀው ማበላው የምጠጣው። እኔ ከነሱ ምንም ጥቅም አልፈልግም። ራሳቸው ማንዋሉን ተጠቅመው እነሱ ነው የሚጠቀሙት ነው የሚለንና ለመጠቀም ሁላችንም እንበርታ እንዘጋጅ። ማንዋሉን በደንብ አንብብ ይገባናል። ወባረከላሁ ፊኩም ትንሽ አስረዘምኩ መስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክፈል السلام عليكم ورحمة الله وبركاته. تنجي فاتسما